ደገሰው ውርደት ለክብር ቀየረው ጌታ መጥቶ ሞት የለም ብለው ለከፍ ታረገው ጌታ መጥቶ እኔ ያለው ብለው በኢየሱስ የክብሬ ደጋሽ በጠራሁት ጊዜ ደራሽ ሌላ ክረምት የለም በቃለኝ አሻግረኝ ሌላ ስጋት የለም በቃለኝ አሳልፈኝ በቃ አለፈ የማያልፍ ይመስለው አለፈ በቃ አለፈ የማያልፍ ይመስለው አለፈ እረስኪ በማን ተረጋጋ ያ ሁሉ ወጀብ ወዴት ገባ እረስኪ በማን ቤቱ ስም የተጠበቁት በሰላም እረስኪ በማን የኔ ህይወት የነፋስ ኃይል የጠፋበት እረስኪ በማን በማን ስም ነው ጠላት ህይወቴ ያላገኘው እኔ ማቀው ኢየሱስ ስል ወዲያን ሰይጣን መተንፈስ ያቀተው እኔ ማቀው ይህም ስም ስጠራ ጠላት ገንብሮ ሲሄድ ነው እኔ ማቀው ኢየሱስ ሄብኔ ወጀብ ጥጥ ሲልልኝ ነው እኔ ማቀው ስጠራው ለኔ ጸጥታ ሲሆን እኔ ነኝ በኢየሱስ ስም የዳንኩ እኔ ነኝ ኢየሱስ ከሞት ያዳነ እኔ ነኝ ከሞት አፈነጥኩ እኔ ነኝ በኢየሱስ የተረፍኩኝ በወጀቡ ላይ ኢየሱስ ጌታ ነውና ኢየሱስ ስሙን ስጠራ ኢየሱስ ማበሩ ሰማ ኢየሱስ